ዛሬ አድገናል ደርሰን ልሻል በተራችን ደግሞ እኛም ለለውጥ ነስ እጆችን ዘርጊ ያለፈው ታሪክ ይበቃል አንዱ ለት ብያልቆት ولتاب زونم بای مدنی ملاش بای هونهم زمرا Hallelujah.